واقول لكما ان الشيطان لكما عدو مبين يا شيطان يتبالى فطور دغمو لنانته جلص يونه طلعت نو በከተማ ሆነ በተዘዋሪ መንገዲ እናንተን ለማሳት እንጂ ለማልማት አይሻምና እሱን ወቁትና ተጠንቀቁት ብያችሁ አሁኑ ተበላችሁ እንዴ አላችሁ ማለት ነው። ይሄ ግዜ እንግዲህ አሁን ጉድ መሰራታቸውን አወቁና ደግነታቸው በጥፋታቸው አልቀጠሉበትም እንደ ኢብሊስ ወዲያውኑ ተደናግተው ይቅርታ መጠየቅና ወደ ተውባ መሯሯጥ ጀመሩ ማለት ነው። قال ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين قال اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين قال فيها تحيون وفيها تموتون ومنها تخرجون يا بني آدم قد أنزلنا عليكم لباسا يواري سوآتكم ريشا ولباس التقوى ذلك خير ذلك من آيات الله لعلهم يذكرون يا بني آدم لا يفتننكم الشيطان كما أخرج أبويكم من الجنة ينزع عنهما لباسهما ليريهما سوآتهما إنه يراكم هو وقبيله من حيث لا ترونهم إنا جعلنا الشياطين أولياء للذين لا يؤمنون وإذا فعلوا فاحشة قالوا وجدنا عليها آباءنا والله أمرنا بها قل إن الله لا يأمر بالفحشاء أتقولون على الله ما لا تعلمون قل أمر ربي بالقسط وأقيموا وجوهكم عند كل مسجد وادعوه مخلصين له الدين كما بدأكم تعودون فريقا هذا وفريقا حق عليهم الضلالة إنهم اتخذوا الشياطين أولياء من دون الله ويحسبون أنهم مهتدون قال ربنا ظلمنا انفسنا نبي الله ادمنا بالبيتاچو حوا وداونو جيتاچن هويالو انيا يانتن ماستنكيا زنگتن طلاتاچنن بمسماتاچن ارگتناو راساچنن بدلنا علالو ويلم تغفر لنا يهن ستتاچنن يقر باتلننا وترحمنا باتازنلن لنكونن من الخاسرين بارگتم تكساريوچ اندمنهون نو بمالت راساچون وقسو مالتنو يي گزي قال بيتو بعضكم لبعض عدو لمانኛው አሁን እዚህ አካባቢ ያው مخالፋ ያደረገ ህገወጥ ነገር የሰራ መባረር አለበትና በህጉ መሰረት ኢብሊስ እንደተባረረ ሁሉ እናንተም ከዚህ ከጀነት ወጣችሁ መውረድ ይኖርባችኋል አላላችሁ እና ስትወርዱም ከፊላችሁ ለከፊሉ ተጻራሪ ጥላት ሆኖ ነው የምትወርዱት ማለት እንግዲህ እዚህ የጀመራችሁትን ቅራኔ ወደፊት ያው ተቀጥሉበት አላላችሁ ያው ትግል ጀምራቸዋል ወደ ምድር ዓለም ተወርዱና እዛው ይዋጣላቸዋል የኢብሊስ ጅኑድና እናንተ ሰዎች ማለት ነው። ወለኩም ፊል አርዲ ሙስተቀሩን እና ለሁላችሁም ለኢብሊስና ለዝርያው ላንተም ለዝርያህም በምድር ዓለም ላይ መኖሪያ ቦታ ይኖራቸዋል ወመታኡን ኢላሂን እስከ ተወሰነ ጊዜም መጠቀሚያ ይኖራቸዋልና ለማንኛውም ሁለታችሁም ከፍቃዴ ውጪ በመሆናችሁ ከዚህ መባረር ይኖርባችኋል ምድር ዓለም ሄዳችሁ ያው ቅራኔያችሁን እስከ መጨረሻው ድረስ ልትቀጥሉበት ይችላልላችሁ እና በዛው በትግላችሁና በፍጥጫችሁ ላይ በምድር የተወሰነ ጊዜ እንድትታቁ እንድትቆዩ ወስኛለሁኝ እንደገና ደግሞ መጠቀሚያም ይኖራችኋል ሰው ሲኖር መቼም እለተለት የሚለብሰው የሚጎርሰው ያስፈልገዋልና አንዳንድ መሰረታዊ የሆኑ አስፈላጊ ነገሮችን እዛው ሰጣችኋለሁኝ ጀነት ውስጥ ግን መቀጠላት ትችሉም በማለት ወዳውኑ እንግዲህ ይዟቸው ወረደ የመቀኛ ጉዳይ ማለት ነው። እሱ ከዛ አካባቢ ተሰናብቶ እነሱ በዛ በክብርና በጸጋ ቦታ እንዳይቆዩ ነበርና የቆጠቆጠው ተሳካለት እና እሱ እንደተባረረ ወዳውኑ እነሱንም እንዲባረሩ አደረገና የመጀመሪያው እርምጃ በተወሰነም ደረጃ ቢሆን ሰምሮለታል ማለት ነው። ግን እነሱ ወዳውኑ ተውባ በማድረጋቸው ዘላቂ አልሆነም የድለ ሰበረነቱ ማለት ነው። ወደፊት እንደሚታረቃቸው ቃል ይገባላቸዋል አላህ እና ለኩም ፊል አርዲ ሙስተቀሩን ሲላቸው ደንግጠው ነበር ይላል። በምድር ዓለም መኖሪያ ይኖራቸዋል ሲል እንግዲህ በቃ ከዚህ ዓለም ተሰናብተን ዘላለም ምድር ልንቀር ነው ብል ሲሉ እንደገና ወመታኡን ኢላሂ እስከ ተወሰነ ጊዜ ድረስ መገልገያ ይኖራቸዋል ማለት ነው አለ እንጂ ቋሚ ሀገር አይደለችም ምድር ማለት ነው። قال فيها تحيون እና በዛች በምድር ዓለም ከወረዳችሁ በኋላ እስከ እድሜ ፍጻሜያችሁ ድረስ ትቆዩባታላችሁ ወፊያ ተሞቱን አጀላችሁ ሲደርስ በርሷም ትሞቱና ወደ ከርሷም ትቀበራላችሁ ወሚና ተخرجون እንደገና ቂያማ ሲመጣ ደግሞ ተምድረ ከርስ ትወጣላችሁና ትነሳላችሁ እና እንግዲህ ዓለም ዱንያና ዓለም አልበርዘኽን ሁለቱን ዙር እዛው ምድር ላይ ተጨርሱና በሶስተኛው ዙር ነው እንግዲህ ምናልባት ወደዚህ የምትመለሱት ማለት ነው። ከወዲሁ ፍንጭ እየሰጣቸው ነው። እና በሌላው አያት ሚና ፈለቅናኩም ወፊያኑ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ እንደሚለው መጀመሪያም ከምድር ከአፈር ነበር የተፈጠረና የተፈጠራችሁትና የተገኛችሁት ያው መልሶ አፈራችሁ ዘራችሁ ጎትቷችኋልና ወደዛው ተመለሱ። እዛው እድሜያችሁን ድረስ ትኖራላችሁ፣ ስትሞቱም ትቀበራላችሁ። ቂያማ ሲደርስ እንደገና ከምድረ ከርስ አውጥቼ ለፍርድ አቀርባችሁና ከዛ በኋላ እንደ ውጤታችሁ ነው ይሄ የተውባችሁ ውጤት የሚታየው እንጂ አሁን ተውባ አድርገናልና እዙሁን ንቅር ማለት አትችሉም አላቸው ማለት ነው። ከዚያ እንግዲህ ነብዩላህ አደምና ባለቤታቸው ያችን ለጥቂት ጊዜ የቀመሷትን ክብርና ጸጋ ሳይቀጥል እሱ ዘላለም እንድትኖሩ እያለ ወዳውኑ የጸጋቸውን እድሜ አሳጠረባቸውና እንዲወርዱ አደረጋቸው። በዚህ መልክ እንግዲህ እነሱም ወረዱ ተያይዘው ወደ ምድር ማለት ነው። እና ሲወርዱም ተለያይተው ነው። ወዳውኑ እንግዲህ ፈተናናትና ይቺ ምድር ዓለም መቼም አንድ ቦታ እንኳን አብረው እንዳይኖሩ አንደኛቸው በሂንድ ሀገር አንደኛቸው በዚህ በጅዳ አካባቢ ነው የወረዱት ነው የሚባለው። ብዙ አመታት እንግዲህ ሲባዝኑና ሲፈላለጉ ከቆዩ በኋላ በመጨረሻ አረፋ ኮረብታ አካባቢ ተገናኙና አወከኛ ወሺ በመባባላቸው አረፋ የተባለውም በዛ ምክንያት ነው ይባላል። እና ከዛ ተገናኝተው እንግዲህ ኑሯቸውን የሚሄድ አድካሚና አስቸጋሪ የሆነ የዚች ዓለም ኑሮን ጀመሩትና እስካሁን ድረስ ያው ለልጆቻቸው ችግር መከራ ሲያወርሱ መጡ ማለት ነው። እና ልጆቹም እንግዲህ በዚህ በተጀመረው አልፊና አድካሚ በሆነ ህይወት ሳያስቡት ያው አስገቧቸውና ወላጆቻቸው ለልጆቹ መመሪያ ሊሰጥ ነው ከዚህ ቀጥሎ አላህ በተከታታይ። እነሱ እንግዲህ መጀመሪያ መመሪያ ተሰጣቸው አስጠነቀቃቸው፣ ግን ጥላታቸው ባላሰቡት መልክ አታለለና አወናበዳቸው። ይህ አይነት ስራውን በልጆቹም እንደሚቀጥል ስለሚያውቅ አላህ ለትውልዶቹ ደግሞ ከዚህ ቀጥለው ያሉትን አንቀጾች በተለያዩ ነቢያትና ኩቱቦች አስተላለፈላቸው ማለት ነው። እና ምን አለ? ያ በኒ አደም፣ እናንተ የአደም ዘሮች ልጆች ሆይ ይላል። እንግዲህ ከመጀመሪያው ልጅ ጀምሮ እስካሁን ድረስ ወደፊትም እስከ መጨረሻው የሚቀጥሉትን የሚያካትት ጥሪ ነው ማለት ነው። የአደም ዘር ሲባል ሰው ማለት ነው በአጠቃላይ። እና እናንተ የአደም ዝርያዎች ሆይ ይላል፣ ከዲ አንዘልና አለይኩም ሊባሳ፣ በእናንተ ላይ ልብስ አወረንላችሁ ማለት የፍረት ገላችሁን የምትሸፍኑበት ልብስ ነገር ፈጠርንላችሁና አስገኘንላችሁ አለ። ዩዋሪ ሰውአቲኩም፣ እፍረት ገላችሁን የሚሸፍንላችሁና ገበናችሁን የሚጠብቅላችሁ የሆነ ልብስ ሰጠኋችሁ። ወሪሸን፣ በተጨማሪም ደግሞ ጌጥ የሚሆን ውበት የሚጨምር። እንግዲህ ልብስ ሁለት አገልግሎት አለው ማለት ነው። አንደኛ እፍረት ገላን ይሸፍናል፣ እንደገና ደግሞ ተብርድና ተጣይ ይከላከላል። በተጨማሪም ደግሞ በጌጥነትና በውበት ያገለግላል ማለት ነው። እንዲህ አይነትን ነገር እዛው እንግዲህ ምድራችሁ ሰጣችኋለሁ በማለት ቃል ገባ ማለት ነው። ይህን ያነሳበት የነቢዩላህ አደምና የሐዋ ስተት የመጀመሪያው ውጤቱ መጋለጥ ስለሆነ ልብሳቸውን መቀማት፣ እነሱ አደብ ባለማድረጋቸው ትእዛዜን ባለማክበራቸው ልብሳቸውን ተቀምተው አርቃናቸውን ቁመዋል። አሁን ግን እናንተ ደግሞ በምትፈጠሩበት ጊዜ እንደዛው እንደ ጀነቱ እንኳ ባይሆን መለስተኛ የፍረት ገላ መሸፈኛና እንዲሁም ደግሞ የተወሰነ ጌጥ የሚሆን ልብስ ሰጣችኋለሁኝ። ይህን ልብሳችሁን አብሯችሁ እንዲቆይና እንደ አባቶቻችሁ እንዲያትጋለጡ ከፈለጋችሁ ጠንቀቅ ማለት ያሻል ማለት ነው። ወሊባሱ ተቅዋ፣ አላህን የመፍራት ልብስ ዛሊከ ኸይሩን፣ እሱ ነው ትልቁ ጠቃሚና ቋሚ ልብስ ማለት አለ። እና ተቅዋ ካለላችሁ፣ እኔን ካልፈራችሁና ፍቃዴን ካላከበራችሁ ያው ጥላታችሁ እንደ አባታችሁ ትጠቀማላችሁ ብሎ ልብሳችሁን ሊያስነጥቃችሁ ይችላልና የዙአይር ልብስ ስፈጥርና ሳለብሳችሁ እናንተ ደግሞ የጥንቃቄውን ልብስ እንዲያትለቁ፣ ከጥንቃቄ ትንሽ ፍንክች ካላችሁ በላያችሁ ላይ ያለው ልብስ ትቷችሁ ይበራል እንዳባታችሁ ማለቱ ነው። እና እንግዲህ ሰው በዙአይር ልብስ ይለብሳል፣ ውስጡን ግን አላህን የመፍራትና እሱን የማክበር ምስጢራዊ ልብስ ሲኖረው ነው ይሄ የዙአይሩ ልብስ ክብር የሚሰጠው ማለት ነው። አለበለዚያ የተቋና የኢማን ልብስ ተከዳው የዙአይሩ ልብስ አብሮ ሊኖር አይችልም፣ ቢኖርም ክብር ሊሰጠው አይችልም ማለት ነው። ዳሊከ ሚን አያቲላህ፣ እና አላህ ሱብሓነሁ ወተዓላ እናንተን ሰዎች በዚህ በምድር ላይ እየፈጠረና እያራባ አብሯችሁ ያልተወለደ ልብስ የተለያየ ጌጥና ውበት የሚሰጥ ነገር መለገሱ ከአላህ ተአምሮችና ምልክቶች ነው። ሌሎች ነፍሳትና እንስሳት በተፈጥሯቸው ልብሳቸው አብሮ ነው፣ ያው ጠጉር አልብሶ ነው የሚፈጥራቸው። ሰዎችን ግን ጠጉር ቢኖራቸውም ያው ጥቅቅን ሆኖ ጠጉራቸው አርቃን ምልጥ ከሆነ በኋላ እንደገና በልብስ እንዲሸፈኑና እንዲያጌጡ አደረጋቸው። ይሄ ምንድነው? አላህ Subhanahu Wa Ta'ala ለማድረግ የሚፈልገውን ነገር የማያቀተው መሆኑን ያሳያል። ሰውን ደግሞ ከሌሎች ነፍሳትና እንስሳት ለየት ያለ የተከበረ መሆኑንም ለመጠቆም የዛ አይነት ልብስ ሰጣለውኛ። ይሄ ልብስ ግን የውስጥ የተቋ ልብስ እስካላችሁ ድረስ ነው የሚጠቅማችሁና የሚያስከብራችሁ። ለአላህም የተዘከሩን እና የዛ አይነት እንግዲህ ጸጋና ተአምር የሰጣቸው ለሰው ልጆች የኔ ጌታቸውን ለነሱ አሳቢና ተቆርቋሪ መሆናቸውን ለመገንዘብ ይችሉ ዘንድና እንዳመሰግኑ ለማድረግ ነው በማለት አስጠነቀቀ ማለት ነው። ያ በኒ አደም አሁንም እናንተ የአደም ዘሮች አለ በመጨመር ላይፍቲነነኩም ሸይጣኑ ሰይጣን እናንተንም ፈተና ላይ እንዳይጥላችሁና ዲባቅ እንዳይመታችሁ ተጠንቀቁ። ከማ አኽረጃ አባዋይኩም ሚነል ጀነቲ ወላጆቻችሁን በጣም በረከከ ዘዴና ስልት ጎትጉቶ ከጀነት እንዲያፈናቀለና እንዲያወጣቸው ሁሉ እናንተንም ደግሞ ከሰላም ከጸጋ ኑሯችሁ እንዳያወጣችሁ ተጠንቀቁ አለ። የንዚዋኑማ ሊባሰሁማ በመጀመሪያው የተንኮል እርምጃው የነበራቸውን የክብር ልብሳቸውን ከላያቸው ላይ የሚያወጣና የሚያጋልጥ ሆኖ ሊዩሪየሁማ ሰውአቲሂማ እፍረት ገላቸውን ሊያሳያቸው ይላል። እና እንግዲህ መጀመሪያ የእሱ ዓላማው ከአላህ ጋር ማጣላትና ለዘላለም ከንቱ ለማድረግ ነው። ግን ከዛ እሱ ታቀደው መጥፎ ዓላማ የመጀመሪያው በተግባር የደረሰባቸው ነገር ቢኖር ልብሳቸውን አጥተው እንደ ልብልብ ግንድ አርቃናቸውን መቆም ነው። ይህንን እንግዲህ በወላጆቻችሁ ላይ ፈጽሟልና አሁንም እናንተ ደግሞ የሰጠኋችሁን የመከበሪያ ልብስ የሚያሳጣ ውርደት እንዳይደግምባችሁና አርቃናችሁን እንዳያቆማችሁ በማለት ልጆቹን ይመክራልና ያስጠነቅቃል። إنه يراكم هو قبيله من حيث لا ترونهم يا إبليس يتبالى سيطان طلاتاتشو السنة يسو سراويت وچو وغن وچو وما ننجاهم بوتا ياواتشوال إكتات تلواتشوال إننا أنت بما التوبت بوتا نهون يتاهون أويا انجري سيطان ني اللياتك عن يجلن ملال يوانسو لمن بظاهر سلم ما يوباك بابي يلن برو السنة يسو وغن وچ سياتين وچ بمولو آيت تايجوم እናንተው ጋራ በቅርብ ተከላክለው ይገኛሉ። እናንተ አጣዋቸው እነሱ ያዋቸዋል። ስለሚያዋቸው በማንኛውም ቦታና ሁኔታ ከሰይጣን ነፃነን ብላችሁ እንዳትዘናጉ። እናንተ ባጣዋቸው እነርሱ ያዋቸዋል ይከታተሏቸዋልና በማጣውበት ቦታና ሁኔታ ይላል። እና በዚህ መልኩ እንግዲህ የሰይጣን እንደባና ተንኮል አላህ ያሳውቃልና ያስጠነቅቃል። እና جعلنا الشياطين اولياء للذين لا يؤمنون እና እንደዚህ ካሳውቅና ካስጠነቀቅን በኋላ የኛን መመሪያ ቸል ብለው የሚዘናጉ ካሉ እነዚያ እምነተ ቢሶች ናቸው። ለነዚህ ለማያምኑት ወገኖች ደግሞ ሸይጣኖችን የነሱ ወዳጆችና ዘመዶች አድርገን እናቆራኛቸዋለን። መክሬ አስጠንቅቄ እንቢ የሚል ሰው ካለ እኔን ከርቶ ለሰይጣን ወግኗል ማለት ነው። ያንን የመረጠውንና የወደደውን ሰይጣን እስከመጨረሻው እንዲቆራኘው አደርጋለሁና ይሄ እንዳይሆን መጀመሪያ እኔን ማስጠንቀቂያ ሰምታችሁ እሱን በመጣበት አጣጫ ተከላከሉና ተቋቋሙ ይላል ማለት ነው። ወይዳ ፈአሉ ፈአንሸተን እና እነዚህ የእምነተ ቢስ የሆኑት የሰይጣን ወገኖች አንድ መጥፎ ወይም ጠያፍ ስራ በሚሰሩበት ጊዜ ልክ እንደ ወላጆቻቸው ተሳስተናል ይቅርታ አድርግልን ማለት ይገባቸው። ፈአሉ ወጀድና አለያ አባአና እኛ ይሄንን ብንሰራ ምንድነው ነውሩ? ቀደም ሲል የነበሩ አባቶቻችንም እንዲህ ሲሰሩ ቆይተዋል፣ እኛ አግኝተናቸዋል በዚህ ሁኔታ ላይና ከነሱ የወረስነው ነው ይላሉ። ደካማ ጎናቸውን እንደ ማስረጃ አባቶቻችሁ ከሰሩትስ ወንጀል አይደለም የሚባሉ ይመስል ማለት ነው። እና አስተግፊሩላህ ተሳሳትኩ በማለት ፈንታ እኔ ብቻ አይደለሁኝ ተኛም በፊት የነበሩ ሰዎች ይሰሩት ነበር ይላሉ። ለወንጀላቸው ማስረጃ ሲደረድሩለት ማለት ነው። ወላሁ አመረና ቢሃ ይህም ሳይበቃቸው ደግሞ እንደገና ቀጥለው አላህም ደግሞ ይሄን እንድንሰራ አዘናል። አላህ ያዘዘው የፈረደብኝ እስከሆነ ድረስ እኔ ብሰራ ይሄ ምንድነው ነውሩ ይላሉ ማለት ነው። በቀደር ሊያሟክኩ እና እንግዲህ አላህ ይሄን ነገር ስንሰራው እያየ እያወቀ ዝም ካለን ፈቅዷል አዟል ማለት ነው እንጂ ቢከለክለን ቢያቆመን ይችል ነበር። ዝም ካለ ያው መፍቀዱና ማዘዙ ነው ብለው ተርጉመው እንጂ በቀጥታ አላህ መጥፎ ስራ ያለበት ጊዜ የለም። ወል ኢነላህ ላ ያእሙሩ ቢልፈህሻ አለ እና እንዱ ዝም ብላችሁ ራሳችሁ ማጥፋታችሁ አልበቃችሁ ብሎ እንደገና ደግሞ አልፋችሁ ተርፋችሁ አላህ አዝናል ትላላችሁ እንዴ? አላህ በጸያፍና በብልግና ተግባር ጭራሽ ያዝም በላችሁ። አተቁሉን አለላህ ማላ ተዓለሙን ለመሆኑ በአላህ ላይ የማታቁት ነገር ዝም ብላችሁ ትናገራላችሁ እንዴ? ሰው መናገር ያለበት የሚያቀውን ያረጋግጠውን እንጂ እኛ ራሳችን ተሳሳትና ተፈን ማለቱ ሲጠበቅባችሁ እንደገና አላህ ፈቅዷል ወዷል እንዲያውም አዟል ብላችሁ አላህ ያላለው ነገር እንዴት ትናገራላችሁ በማለት ወቀሳቸው ማለት ነው። ወላ አመረ ረቢ ቢልቅስቲ አላህ ያዘዘው ነገር ለማወቅና ለመስራት ዝግጁ ከሆናችሁ ጌታ ያዘዘው በፈሕሻ ሳይሆን በቅስት ነው ባላችሁ። ቅስት ማለት ትክክለኝነት ማለት ነው። ሚዛናዊ የሆነ አካሄድ በቀጥታ በነብያቶች አማካይነት እሱ የወደደውንና የፈቀደውን ነገር በወህይ መመሪያ ሰጥቷል። እና ያንን ራሳችሁም ሳትበደሉ ሌላንም ሳትጎዱ የአላህንም ሐቅ ሳታጓድሉ ትክክለኛና ሚዛናዊ የሆነ በስርዓት የተመራ ኢባዳ እንድታረጉ ነው እንጂ ጌታ ያዘዘው ፈሻ እንድትሰሩ አይደለም ባላችሁ። ወአቂሙ ጁሃኩም ዒንደ ኩሊ መስጂድን በየመስጊጃው ቦታ ወይም በየጸሎቱ ቦታ ግንባሮቻችሁን ቀጥ አድርጋችሁ አትሰልፉ ብሎ ነው ያዘዘው። ያው አላህ በዒባዳ ቦታና ወቅት እሱን ለመገዛት ወለም ዘለም ሳትሉ ሁልጊዜ በተጠንቀቁሙና የዒባዳ ግዴታችሁን ተወጡ ብሎ ነው ያዘዘው። የእሱን ትእዛዝ የምትቀበሉ ከሆናችሁ ወድዑሁ ሙኽሊሲነ ለሁዲን ዒባዳን ወይም ጸሎትን ለሱ ያጠራችሁ ሁናችሁ ተገዙት ወይም ጸልዩት። እና አላህ ያዘዘው እንደዚህ እንጂ እናንተ እንደምትሉት አይደለም። በየዒባዳውና በየመስገጃው ቦታ እየተሰለፋችሁ ማንንም ሳታጋሩና ሳታቀላቅሉ እሱን ብቻ ተገዙ ወይም እሱን ብቻ ጸልዩና ለምኑ ዒባዳችሁን ወይም ጸሎታችሁን ለርሱ ብቻ ያጠራችሁ ሁናችሁ ብለህ ንገራቸው። ከማበዳአኩም ተዑዱን እና ይሄንን እንግዲህ መመሪያ ተቀበላችሁ ተግባራዊ ካደረጋችሁ ዛሬ በዱንያ ላይ ለመጀመሪያ ጊዜ እንደፈጠራችሁና እንዳስገኛችሁ ታማ ሲደርስ ደግሞ ከመቃብር ዓለም አንስቶ ይመልሳችኋል። የዛ ጊዜ ጥሩ ውጤት ታገኛላችሁ። አሁን የተሰጠውን መመሪያና መመከሪያ ካልተቀበላችሁ ግን አሁንም መነሳታችሁ አይቀርም። መጀመሪያ እንዳስገኛችሁ በመቃብር ዓለም ተረስታችሁ አትቀሩም፣ ትመለሳላችሁ። ስትነሱ ግን እናንተ እንደምትመኙት መልካሙ ሳይሆን ቅጣቱና ውርደቱ ነው የሚቀበላችሁ ነው የሚለው። ፈሪቀን ሀዳ ወፈሪቀን ሐቀ አለይሂም ወደላላ እና አላህ ሱብሓነሁ ወተዓላ ከአደም ዝርያ ከፊሉን በነቢያቶችና በወህይ አማካይነት ትክክለኛውንና ቀናውን መንገድ መራው ይላል። ሌላውን ከፊል ደግሞ የሰጠውን መመሪያ ባለመቀበሉ ስተት ተረጋገጠበት። ማለት ያው ለሁሉም ነበር አላህ ወህይ የላከውና ቁርአን ኪታብ ያወረደው ማለት ነው። ከፊሎቹን እንግዲህ በቅን አመለካከታቸው የተላኩላቸውን መልእክተኞች በመቀበላቸውና መመሪያውንም በመተባበራቸው ለትክክለኛውና ለዲኑ ጎዳና ሲያበቃቸው፣ ሌሎቹ ደግሞ ልግመኞቹና ወስላቶቹ ስተቱና ጥሜቱ አጠቃቸውና ተጠናወታቸው ማለት ነው። ለምንድነው እነዚህ ከፊሎቹ ጥሜት የተረጋገጠባቸው ብትል ኢነሁ ሙተኸዙ ሸያጢን አውሊያ አሚን ዱንላህ መጀመሪያውኑ እኔ ጌታቸው የነገርኳቸውና የመከርኳቸውን ወደ ጎን በመተው ሸያጢኖችን ሰይጣኖችን ከአላህ ሌላ እንደ ወገንና እንደ ወዳጅ አድርገው ስለያዟቸው እኔ የመከርኳቸውን ነገር ትተው እነሱ የሚወሰውሱና የሚጎተጉቷቸውን ነገር ቅድሚያና ትኩረት በመስጠት በእነሱ መመሪያ በመሄድ ወደ መጥፎው ሲያጋድሉ ሳያቸው ጊዜ ያው የመረጣችሁትን የጠማማ መንገድ ቀጥሉ አልኳቸውና ተውኳቸው ማለት ነው። ويحسبون انهم مهتدون እና በዚህ በሰይጣን ጎዳና እየነጎዱና እየቋተኑ መሳሳታቸውን እንኳን ሳያውቁ እኛ ትክክለኛና ቀናውን መንገድ የምንከተል ነን ይያሉም ይገምታሉ። የስተታቸው ብዛት ስተቱ ለማት መስሎ ይታያቸዋል። ጥፋታቸውን አውቀው እንኳን ተውባ እንዳያደርጉ ማለት ነው። يا بني آدم خذوا زينتكم عند كل مسجد وكلوا واشربوا ولا تسرفوا انه لا يحب المسرفين قل من حرم زينة الله التي أخرج لعباده والطيبات من الرزق قل هي للذين آمنوا في الحياة الدنيا خالصة يوم القيامة كذلك نفصل الآيات لقوم يعلمون قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلمون ولكل أمة أجل فإذا جاء أجلهم لا يستأخرون ساعة ولا يستقدمون يا بني آدم إما يأتينكم رسل منكم يقصون عليكم آياتي فمن اتقى وأصلح فلا خوف عليهم ولا هم يحزنون والذين كذبوا بآياتنا واستكبروا عنها أولئك أصحاب النار هم فيها خالدون يا بني آدم خذوا زينتكم عند كل مسجد إنانت يا آدم زروج هوي على الله سبحانه وتعالى ሽልማቶቻችሁንና አልባሳቶቻችሁን ያዙ በየመስገጃው ወይም በየኢባዳው ቦታ ይላል። እና እንግዲህ የልብስ የሚያስፈልገው ለእናንተ ሰውነት መሸፈኛ ብቻ ሳይሆን ለስግደትም በጣም ተፈላጊ ነው። በኢባዳ ቦታ ስግደት ስታረጉ ሰውነታችሁን ተጋልጣችሁ መስገድ ስለለለባችሁ በየጸሎትና በየኢባዳው ቦታ የክብር ልብሳችሁን ተጠቀሙ ይላል። ወኩሉ ወሽረቡ እንደገና እኔ ጌታችሁ የለገስኳችሁና የቸርኳችሁን ጸጋ ብሉ ጠጡ ብዙ በዱንያ ላይ የፈጠርኩላችሁን ነገር መብላት መጠጣት ትችላላችሁ ማለት ነው። ወላቱ ስሪፉ እና የሰጠዋችሁን ነገር ደግሞ ያለ አግባብ አትደፋፉና አታባክኑ። ነው ገንዘብ ካለብኝ ምን አለብኝ ብላችሁ አንድ በኩል ሌላ ወገን እየተቸገረ እናንተ ያለ አጠቃቀሙ ያለ አግባቡ እንዳትደፉና እንዳታባክኑ ያአላህ አማና ነውና ያስጠይቃችኋል ማለት ነው። ኢነሁ ላ ይሁቡል ሙስሪፊን አላህ Subhanahu Wa Ta'ala ማንኛውንም ነገር በመጠንና በስርዓት እንጂ ያለ አግባብ የሚያባክኑና የሚደፋፉትን ሰዎች አይወዳቸውምና የሰጣቸውን ጸጋ በስርዓት ያለማባከንና ያለማበላሸት በመጠንና በልክ ብሉ ጠጡ ተደሰቱ ልበሱ አጊጡ በማለት ያበዛቸው ማለት ነው። እንግዲህ እንደ ወላጆቻችሁ ከታ ጀነት እንኳን አላገባችሁ በእለቱ በጊዜው በተወሰነም ደረጃ ቢሆን እዚቹ ምድራችሁ ላይ የምትለብሱትም የምትጠጡትም የምትበሉትንም አዘጋጅቻለሁና የነን እየበላችሁ እየጠጣችሁ እየለበሳችሁ እያጌጣችሁ እኔን ጌታችሁን ተገዙ እስተው ጊዜው ማለት ነው። ይሄን ስታረጉ ታዲያ በማባከን በኩል ደግሞ አጅሬ ሊገባ ይችላልና በዛ በኩል እንዳያጠቃችሁ ተጠንቀቁት ማለት ነው። ወልማን حرم زينة الله التي اخرج لعباده አላህ ለባሮቹ መገልገያ ብሎ ያስገኘውንና ያወጣውን ወይም የፈጠረውን ጸጋ ወይም ሽልማትና ጌጣጌጥ ማን ነው እርሱ የከለከለው ብለህ ሲጠይቃቸው ይላል። ወጥይባት ሚነ ርዝቅ ከሲሳይም ደግሞ ጣፋጭ የሆነውን ምግብ ማን ነው የከለከለው አላህ ለእናንተ መጠቀሚያ ብሎ ፈጥሮላችሁ ሲያበቃ ብለህ ሲጠይቃቸው ይላል። ይሄን ያለበት ምክንያቱ በዚህ በመካ አካባቢ ይገኙ የነበሩት ካዲዎች ወይም ታወታውያን በካዕባ ሲጠውፉ ልብሳቸውን እየጣሉ አርቃናቸውን ይዞሩ ነበር ይባላል። ሴት ወንድ ተከላክሉ እና ለምንድነው ልብስ ማትለብሱት በዚህ በኢባዳ ቦታ ሲሏቸው አይ እስከዛሬ ወንጀል የሰራንበትን ልብሳችንን ለብሰን ጧፍ ታደረግንና ተሰገርን ኢባዳ ካደረግን አላህ አይቀበለንም እና ያለፈውን ወንጀላችንን በሙሉ እርግፍ አድርገን ጥለናል አሮጌ ጨርቃችን ጋራ በማለት ለሱንስና ምልጣችንን መቅረብ ይገባል በማለት አርቃናቸውን ይቀርቡ ነበር ለጧፍና ለኢባዳ ማለት ነው። እና መጀመሪያ ልብስን ጌጣጌጥን ለማን በየፈጥሬ እንደገና የፈጠርኩትን አልባሳት ወዳ ወሩራችሁ አርቃናችሁን እንደብድ ትዞራላችሁ ባላችሁ ከሲሳይም ደግሞ የተለያዩ ያው በሌላው ሱራ እንደሚተከሰው ስማቸው ሱረቱል አንዓም ላይ ዝርዝሩን ያመጣቸዋል ወሲላ ሐም የሚባሉ የተለያዩ ቁርባኖች ነበሯቸው እና እንተሳቶችን በተለያየ ስያሜ ይሰይሙና ለጣዖቶቹ ስለት ነዝር ያደረጉ እገሌ ጣዖት እንዲያደረክልኝ እንደሆነ እንደ አይነት ኮርማ ሰጣለሁኝ በማለት እገሌ ተንዲ አይነት ችግር ያወጣኝ እንደሆነ እንዲያረግልሃለን ይያሉ ይመድጓቸው ነበር ግመሎቹን የቀንድ ከብቶችን በጎችን ፍየሎችን ማለት ነው። እና እነዛ የተመደቡትን እንግዲህ እንተሳቶች ሲበሏቸው አንዳንዶቹን ለወንድ ብቻ እንጂ ለሴት መጠቀም እርም ነው በማለት ሴቶቹ ለነሱ አባስለው አይናቸው እየተቆለጨለጨ አንድ ነገር ሳይቀምሶ حرام ነው እየተባለ ዝም ብለው የበይ ተመልካች አረጋቸው ነበር። አንዳንዶቹን ደግሞ ማንንም ሰው መብላት አይችልም ሴትም ወንድም የታወቶቹ አገልጋይ የሆኑት ብቻ ባለሟሎች ናቸው እየተባለ ይከፋፈሉ ነበር። አላህ ሁሉም ሰው እንዲጠቀምበት የፈጠረውን ጣፋጭ ምግብ እነሱ እየከፋፈሉ ለገሌ ይፈቀዳል ለገሌ አይፈቀድም ይሉ ጀመር። ታዲያ እንዲህ አይነቱን ህግ ማን ነው የሰጣችሁ? ማን ነው የከለከለው? حرام ነው ስትሉ ማን ነው حرام ያደርገው ብለህ ሲጠይቃቸው ይላል። ወለየ ለልዲነ አመኑ ፊል ሀያቲ ዱንያ ና በዚህ ምድር ላይ ያለች ሲሳይና ጸጋ ሁሉ በዚቹ በምድር ላይ እስካላችሁ ድረስ ለአማኞች መገልገያ ብዬ ነው የፈጠርኩት መጀመሪያው ነው ወይ ሻረከው ሙልቁፋር ካዲዎቹም ያው ቢጋሯቸው መጀመሪያ አላማዬ እኔን የሚገዙና የሚታዘዙ ባሮች እንዲጠቀሙበት ብዬ ነበር ግን አመጸኞቹም አመጽ ላይ ቢሆኑም ያው የተፈጠረውን ሲሳይ መካፈላቸው አልቀረም እኔ ግን እንዳላማ የፈጠርኩት ለአማኞች ነው ይላል ኻሊሶተን የውመል ቂያማ የቂያማ ቀን ሲሆን ግን ለአማኞች ብቻ የተገለለች ትሆናለች እና ጸጋዬ የውመል ቂያማ ለካፊር አይደርሰውም ዱንያ ላይ ግን ጥላትም ወዳጅም አለኝም በሲሳይ ስላልኩኝ ለሙእሚኖች እንኳን በፈጠረውም እነዚህኞቹም ይጠቀማሉ ግን መንገዳቸውን የውመል ቂያማ ሲሆን ግን የጣፋጭና አስደሳች ሆነ የምግብ የልብስ የጌጣጌጥ አይነት ለሙእሚኖች ብቻ የተገለለና የተለየ እንደሚሆን ነው كذلك نفصل الآيات لقوم يعلمون እና ለሚረዱና ለሚያውቁ ሰዎች አንቀጾቻችንን ወይም መመሪያዎቻችንን በዚህ መልኩ እያብራራንና እየተነተንና ቀርብላችኋለን በላቸው ቁል انما حرم ربي الفواحش እና አላህ ያልከለከለውን ነገር ከልክሏል ይላሉ ከማወናበድ ይልቁንስ አላህ እውነት የከለከለውን ነገር ለማክበር ከፈለጋችሁና ከተዘጋጃችሁ እኔ ልንገራችሁ የኔ ጌታ አላህ የከለከለው እርም ያደረገው አልፈዋሂሸ ለተመልካችና ለሰሚ የሚሰቀጥጥና የሚያሳፍር የሆነ ጠያፍ ተግባር ሁሉ ነው በላቸው እንደ ዝሙት ያለ እንደ ሌብነት ያለ እንደ ሽርክ ያለ እንደ ውሸት ያለ እነዚህ እንግዲህ እርኩሳት ተግባራቶችን ወይም ሰውን ያላግባብ መግደል መቀማት ሪባ የመሳሰሉ ነገሮች አሉ እንዲህ አይነቶቹ ነው እንጂ አላህ የከለከለው ማንኛውንም ሲሳይና እንሰሳት ለማንም ሰው አልገደበበትም ማለት ነው እና ከዚህ ተፈዋሂሽ ማ ባህረ ሚንሃ ወማ በጠን ይፋ ግልጽ የሆነውንም ድብቅ ስውር የሆነውንም ይላል እና ከፈዋሂሽ እነሱ በተለምዶ ሙሽሪኩል አረብ በዛ ወቅት መካ አካባቢ ያሉት በግልጽ በአደባባይ የሚደረግን ወንጀልና ብልግና ያወግዙ ነበር እነሱም ለምሳሌ ዝሙትን አይዝኒ አልሑር ወልሑራ ይሉ ነበርና አቡ ጀህል ይባላል እና ጨዋ የሆነ ሰው ደግሞ ባለቤቱ ካልሆነ ጋር ግንኙነት ያደርጋል እንዴ? እንዴት ጨዋ ይህን ይሰራል? ባሪያ ነው እንጂ ይሉ ነበረ። ይህን የሚሉት ግን በገሃድ በአደባባይ ከሆነ ማለት ነው። ልክ እንደው ሽርሙጥና አይን ያወጣ ማድረግ የለበትም ማለታቸው እንጂ ቅምጥ እያሉ በምስጥር የተለያዩ በድብቅ የሚያስቀምጧቸው ነበሩ። ያን እንደ ዝሙት እንደ ፋሒሻ አይቆጥሩትም ነበረ። ያንንም ጭምር ነው የምከለክለው በላቸው። ዝሙት ከተባለ ዝሙት ነው። በምስጥርም ሆነ በአይፋ ሁሉንም ነው የምከለክለው ባላቸው ይላል። በሰው ፊትም ደግሞ የሚያስነውርን ነገር አይሰሩም። ብቻቸውን በድብቅ ሲሆኑ ማንኛውንም ነውር ነገር ይሰሩ ነበር። ለምን? በሰው ፊት የሚያጸይፈውን ነገር በድብቅም አትስሩት። አላህ ተከለከለ በይፋ በምስጥር ብሎ አይከፋፍልም። ሁሉንም ነገር ይከለክለዋል ማለት ነው። ወልኢዝመ ማንኛውንም ህገወጥ የሆነ ወንጀል ነገር ሁሉ ይከለክላል ማለት ነው። ተሽርክ ተኩፍር ጀምሮ ወልበግየ እንደገና ደግሞ በሰው ላይ ያላግባብ ግፍ መፈጸም ያው በጉልበት ካለኝ ኃይል ስልጣን ካለኝ ብሎ በሌሎቹ ላይ ጭቆና ማካሃዲን አጥብቆ ይጠላል ጌታ ግሬሪል ሀቂ ያላግባብ ወአንቱ ሽሪኩ ቢላሂ በተለይም ከወንጀሎች ሁሉ በፊትና በላይ አጥብቆ አላህ የሚጠላውና የሚያወግዘው ነገር ቢኖር በሱ በጌታችሁ በአላህ ማጋራትን ነው። በአላህ ማጋራት ሲባል ለአላህ ማድረግ የሚገባችሁን ዒባዳ ወይም ጸሎትና አክብሮት ለሌላ ፍጡር መስጠትን ማለት ነው። ለአላህ ማድረግ የሚገባን ነገር ሁሉ በሙሉ ለአላህ ማድረግ ሲገባ በማክበር በማፍቀር በመውደድ ስም ለተለያዩ ፍጡሮች ለሰዎች ለጅኖች ለመላእክቶች የምታረጉትን ሽር ጉድ ነው አላህ አጥብቆ የሚጠላው ማለት ነው። ማለም ይነዝል ቢህ ሱልጣንን አላህ ያ ነገር የሱ አጋር ለመሆኑ ምንም አይነት ተጨባጭ ማስረጃ ያላወረደበትንና ያልሰጠውን ነገር ዝም ብላችሁ ከመሬት አንስታችሁ ያ አላህ አጋርና የሱልጣን ተካፋይ ይመስል የሱን ዒባዳ የምታሳትፉትን ነው የሚጠላው። وان تقولوا على الله ما لا تعلمون تتهليل الحرام وتحريم الحلال معناته اندغنا دغمو حلالون يتكلكلون نجر تفقدوال يتفقدون تكلكلوال يالاچو با الله حقغاتنا سرعات طالقا يغباچو يمتزباركوتن نو الله يميتلو انا ايه عندي نجر يمكلكل يمدنجج يمفقد ويم دغمو يمبارك سلطان يا الله نو እናንተ ግን ዝም ብላችሁ ተነስተታችሁ በፍጥረታት ላይ እኔ እንድትጠቀሙ የፈጠርኩላችሁን መጠቀሚያ ይሄማ حرام ነው አትስራ ብላችሁ ደንቀራ መሆን ወይም ደግሞ እኔ የከለከልኩትን ነገር ተተፈጠረ ላንተው ተብሎ ነው ዝም ብለህ ስራ ብሎ በማግባባት حرامን حلال حلالን حرام ይያረጉ መዘላበዱን ይሄን ነው ይልቁንስ የታ የሚጠላው ብለ ንገራቸው ይላል። እና እንግዲህ እነሱ በዒባዳ በአምልኮ ብቻ አይደለም አላህንም ያጋሩት በዚህ እንግዲህ በመደንገግ በስርዓት ነው ደሞ ሽርክ ሁለተኛ ሽርክ ማለት ነው። ባሁንም ጊዜ የተረሳና የተዘነጋ ሁሉም የሰው ልጅ ሊያመልጠው የማይችለው የሽርክ ዘርፍ ይህ ላይ ነው የሚመጣው ማለት ነው። ብዙዎቹ በመስገድ በመጾም በመጸለይ በመሐጀጅ በመሳሰሉት ለአላህ ብቻ መደረጉን ያውቃሉ ያምናሉ። ግን አንድ ነገር ይሄ ሐራም ነው በህግ የተከለከለ ነው ወይም በህግ የተፈቀደ ነው የሚለው ነገር ሲመጣ በአላህ ህግ ማለትም ትተውና ረስተው በሰው ህግ ነው የሚዳኙት ማለት ነው። ሰዎች በአካባቢ ያሉ ባለስልጣናቶች አምባገነኖችም ይሆኑ ወይም በህዝብ የተመረጡም ይሆኑ ከአላህ ፍቃድ ያልመነጨ የሆነ መመሪያ ሰው ሰራሽ መመሪያ በግልም ሆነ በወል የተቀረጸ ህገ መንግስትን ሁሉ ያካትታል ማለት ነው። እና አንድ መመሪያና መተዳደሪያ የተባለ ስርዓተ ማህበር ወይም ስርዓተ መንግስት እንዲስራ አትስራ የሚል ነገር ይደነግጋል ማለት ነው። ያ ነገር እንግዲህ አላህ ባለው መሰረት ከሆነ ትክክል ነው ማለት ነው። አላህ ያዘዘውን ነገር እሱ አትስራ ብሎ ከከለከለ ወይም የከለከለውን ነገር ስራ ብሎ ካዘዘ ያ ይህንን እንግዲህ ህግ የሚቀርጸውና የሚነድፈው የሚያረቀውም ሆነ የሚያጸድቀው ክፍል ተወደደም ተጠላም የአላህ አጋር ሆኗል ማለት ነው። የአላህን ስልጣን ነው እየተጋፋው። ማዘዝ መከልከል ያለበት አላህ መሆን ሲገባ እኔ ያውቀልሃለሁኝ አላህን ተወውና እኔ የምፈቅድልህን ስራ እኔ የምከለክልህን ተከልከል ማለቱ ነው። ይህን ነው ከሁሉም በላይ አላህ አጥብቆ የሚጠላውና የሚያወግዘውና ይህንን ወቁና ተጠንቀቁ እኔ በመሰጣችሁ መመሪያ ሰጥብለጥብላችሁ ተገዙ ባላችሁ ነው የሚለው። ወሊኩሊ ኡመቲን አጀል ለማንኛውም ህዝብ ደግሞ በዚች ምድር ላይ የሚኖርበት እድሜ ገደብ ተደርጎለታል። በጋራም ሆነ በወል ሁሉም ሰው የተወሰነ ጊዜ ነው እዚች ምድር ላይ ቆይቶ የሚሄደው ማለት ነው። ፈኢዳጃ አጀሉም ያቺ ቀጠሮ እለታቸው በመትደርስ ጊዜ ላይስተኺሩነ ሰዓተን የተወሰነች ቅጽበት ሊቆዩ ሊዘገዩ አይችሉም ወላ ያስተቅዲሙን እንደገናም ደግሞ ሊቀድሙም አይችሉም ማለት ነው። ሁሉም ሰው እንግዲህ በዚህ ምድር መጥቶ እስከሚሄድ ድረስ አላህ የመደበለት ቀጠሮና ቀጥባለው ያቺ ቀጠሮ ስትደርስ በደቂቃ በሰኮንድ ደረጃ እንኳን ቢሆን ወደፊትም ሳትቀድም ወደ ኋላም ሳታመልጥ በዛችው መሰረት ነው ሁሉንም የሚወስደውና የሚይዘው። ታዲያ ይሄ መሆኑ ከታወቀ ከኔ ፍቃድ አፈንግጣችሁ እናንተ ራሳችሁ ህግ ቀራጭና አርቃቂ አዝዳቂ መሆን ከራሳችሁ አልፋችሁ እንደገና ህዝብ ማከል ጣልቃ ገብታችሁ እኔ የፈቀድኩትን ከልክለናችኋል የከለከልኩትን ፈቅደንላችኋል የምትሉ ከሆናችሁ ይሄን ነው ከመጠላው ሁሉ አብልጬ የምጠላውና የማወግዘው ይሄን ወቁና ተጠንቀቁ ባላችሁ ይላል። ያ በኒ አደም እና ያ አደም ዘሮች ወይ ይላል አሁንም ቀጥሎ ኢማየት የነኩም ሩሱሉ ሚንኩም ከናንተ የሆኑ መልእክተኞች የመጡላችሁ እንደው ይላል። እንግዲህ ገና መጀመሪያ ነብዩላህ አደምን ወደ ምድር ሲልካቸው የመጀመሪያውን ትውልድ ነው ይሄን መመሪያ የሚሰጠው። እና ካሁን ጀምሮ እንግዲህ በዚህ በመድረ ዓለም ላይ ጥሌ እንደው ረስቼ ወሩር የምተዋቸው አይደለሁም አሁንም ቢሆን መመሪያ ለከላችሁ ይሆናል እዛው ምድር ላይ። እና ከኔ ዘንዳ መመሪያ የያዙ መልእክተኞች ከመጡ ነብዮች ማለት ነው የቁሱን አለይኩም አያቲ የኔን ጌታችሁን መመሪያ አንቀጽ ይሄ ይጠቅማችኋል ስሩት ይሄ ይጎዳችኋል ተውት እያሉ መመሪያችሁን የሚደረድሩና የሚያስተምሩ ምሁራንና መልእክተኞች የላኩላችሁ እንደሆነ ፈመን ይተቃ እኔን ጌታውን ፈርቶ ያንን መመሪያ ተቀብሎ ወአስለሃ አቋሙን ያስተካከለና በእኔ ስርዓት ለመመራት የተስማማ ፈላኸፉን አለይህም እንዲህ አይነቶቹ ፍርሃት የለባቸውም በመጪው ዓለም በላቸው ይላል። እዚህ ዱንያ ላይ እንኳ ለተወሰነ ጊዜ ፈተና ቢያጋጥማቸውም ወደፊት ያቺ ያጧትን የወትሮ ርስታቸውን ጀነትን መልሰው ይወርሳሉ እንዲህ አይነቶቹ ማለት ነው። ወላሁም ያዘኑን እንደገና እዚህ ዱንያ ላይ ትተውት በሄዱት ቤት ንብረታቸው በጸጋቸው አያዝኑም ምክንያቱም በሄዱበት ዓለም የተሻለና የበለጠ መካሻና መተኪያ እሰጣቸዋለሁኝና በማለት ንገራቸው ነው የሚለው። እያንዳንዱ ነቢይ ይህን እንዲነግር ታዟል ማለት ነው። እዚህ እንግዲህ ነቢዩላህ አደም ወደ ምድር ዓለም መጥተው በመውደቃቸው እንግዲህ ተስፋ ያከተመ ብሎ ትውልዳቸው በሙሉ አጨብጭቦ ቁጭ ማለት የለበትም። አሁንም መልእክተኞች ይመጣሉ፣ መሪዎች፣ አስተባባሪዎች ይፈራረቃሉ። እነሱ በሚመጡላችሁ ጊዜ የኔን መመሪያ ተቀብላችሁ እኔን ፈርታችሁና ፍቃዴን አክብራችሁ አቋማችሁን አስተካክላችሁ በጥሩ ሁኔታ ህይወታችሁን ካሳለፋችሁ ወደፊት ጀሃነም ቅጣት ይመጣብናል ብላችሁ አትሰጉም። እንደገና ደግሞ በዚህ በምድር ላይ የተዋችሁትን ቤት ንብረትና ጸጋችሁን አጣን ብላችሁ አታዝኑም። የተሻለ መተኪያ ሰጣችኋለሁ አይዟችሁ በማለት ቃል ገባላችሁ ማለት ነው። ወለዲነ ከዘቡ ቢአያቲና ይሄን የመሰለ መመሪያ ያስተባበሉና የካዱት ደግሞ ይኸው ዛሬ እንዳለው በአለም ዙሪያ ማለት ነው። ይሄን እንግዲህ የኔን መመሪያ ተቀበሉና ተከተሉ ፍርሃት ማዘን የማይኖርባችሁም ይላል አላህ የለም የሃይማኖት መመሪያ አሁን ግዚያ አልፎበታል በሰለጠነው በሃያኛው ክፍለ ዘመን እንደገና ሃይማኖት በእኛ ህይወት ምን አገባው ስለ ፖለቲካ ስለ ማህበራዊ ስለ ኢኮኖሚያዊ ጉዳይ ምንም ፖለቲካ ውስጥ ሊገባ አይገባውም እኛ ራሳችንን ድል በራሳችን እንወስናለንና ለአካባቢው ለህዝቡ የሚበጀውን ሙራኖቻችን ያውቃሉ እየተባለ ሁለት አንድ ፍይ በማይሞሉ የተወሰኑ አፈጮሌዎች የሚረከከውና እንዲሁ በየዋው ህዝብ ተጠደቀ እየተባለ የሚነገረው ነገር ሁሉ አላህ Subhanahu Wa Ta'ala የውድቀትና የውርደት ምንጭ መሆኑን ነው አጥብቆና ደጋግሞ የሚናገረው ማለት ነው። እና ይሄ እንዳታደርጉ የኔን መመሪያ ተነብዮቹ ተቀብላችሁ ከኔ የበለጠ ለዱንያም ሆነ ለአኺራ የሚጠቅምና የሚበጃችሁን የሚያቀለምና በዛ የመጣችሁ እንደሆነ በዚህም ዓለም ብዙ ችግርና ፈተና እንዳይደርስባችሁ ተሆናላችሁ በመጪው ዓለም ደግሞ የበለጠ ብሩህ ዲል ይኖራችኋል ሀዘንና ፍርሃት ያጠቃችሁም ማለት ነው። ይሄ ካልሆነ ግን ሁልጊዜ ከፍርሃትና ከሀዘን መውጫ የለለን መሆኑን ያረጋግጣል ማለት ነው። ወለዲነ ከደቡ ቢአያቲና እና ይሄን መመሪያችንና ምክራችንን ቸል ብለው እንዳውም ይባስ ብለው ያስተባበሉ የሆኑት ይላል ወስተክበሩ አንሃ እንዳውም ያአላህን አንቀጾች ከመቀበል የቆሩ የተንበጣረሩት ኡላኢካ አስሃቡና እነዚህ በቀጥታ የጀሃነም ጓዶች ወይም እድምተኞች ናቸው ሁም ፊሃ ኻሊዱን እነሱም በጀሃነም ውስጥ ተገቡ ለተወሰነ ጊዜ ተቀጥተው የሚያመልጡ የሚድኑ ሳይሆኑ ለዘላለም ኗሪና ዘውታሪዎችም እንደሚሆኑ ነው ባላቸው ይላል። فمن أظلم ممن افترى على الله كذبا أو كذب بآياته أولئك ينالهم نصيبهم من الكتاب حتى إذا جاءتهم رسلنا يتوفونهم قالوا أينما كنتم تدعون من دون الله قالوا ضلوا عنا وشهدوا على أنفسهم أنهم كانوا كافرين. فمن أظلم ممن افترى على الله كذبا أو كذب بآياته አንድም በደለኛና ግፈኛ የሚባል ነገር የለም በአላህ ላይ ውሸት ተቀጠፈው ሰው ይበልጥ ወይም ያአላህን ቃልና አንቀጾች ያስተባበለ ከሆነው ይላል። እንግዲህ በዚህ ምድር ላይ ብዙ የተለያዩ በደለኞችና ግፈኞች ይኖራሉ። በአላህ ስም ታያዘው አዞኛል ታይነግረው ነግሮኛል ሳይልከው ልኮኛል ይያለ ከሚቀጥፍና ከሚያወናብር ሰው የበለጠ ማንም በደለኛ የለም የበደለኞች ሁሉ ቁንጮ ይህ ነው ማለት ነው። በሁለተኛ ቀጥሮ ደግሞ አው ከደበ ቢአያቲሂ ቢከሊማት የልሙነዘለ አላ አርሲነቲ ሩሱሊሂ እንደማለት ነው። በመልእክተኞቹ አንደበት ላይ ያስተላለፋቸውን አንቀጾች ወይም መመሪያዎች ያስተባበለ ከሆነው ሰው የበለጠ ማን ነው እሱ በደለኛው ማንም የለም ማለት ነው። እና ይሄን ያለበት ምክንያቱ እንግዲህ ነብያችን በወቅቱ ያአላህ ነብይ መሆናቸውን ሲያበስሩ በአካባቢ የነበሩት ካዲዎችና ጣዖታውያን አንተ ዝም ብለህ በአላህ ስም ልትዋሽና ልታወናብድ እንጂ አላህ ልኮ አይደለም ይሏቸው ነበር። ይሄን ሲሉ ግዜ አላህ አው እንዳላችሁት በአላህ ስም ውሸቱን በእኔ ላይ እየዋሸና እያወናበደ ከሆነ ከዚህ አይነቱ ሰው የበለጠ በደለኛና ግፈኛ የለም። ዳሩ ግን እሱ እንደሚለው እነተኛ ሆኖ እናንተ ደግሞ በሱ በኩል የመጣውን ያአላህን ቀጽ ያስተባበላችሁ ከተገኛችሁ እናንተ ደግሞ ከበደለኞች ሁሉ የበለጣችሁ መሆናችሁ ነውና ከሁለት አንዳችሁ አታመልጡም ከዚህ ብለ ንገራቸው አለ። ኡላኢክ የናሉሁም ነሲቡሁም ሚነል ኪታብ እና እንዲህ አይነቶቹ በደለኞች ግፈኞችና ጥፋተኞች ከመሆናቸውም ጋራ በዚህ ምድር ላይ እስካሉ ድረስ ከሲሳይ ድርሻቸው ለነሱ የተመደበውና የተወሰነው ይደርሳቸዋል። አላህ Subhanahu Wa Ta'ala በዚህ ዱንያ ላይ የፈጠረውን ፍጡር እድሜው እስካለ ድረስ ወማ ሚን ዳበቲን ኢላ አለላህ ሪዝቁሃ እንዳለው የሲሳይ ድርሻውን ይሰጠዋል አመፀኛም ቢሆን ኸይረኛ ማለት ነው። እና ካፊሮች ናችሁ ብዬ እዚሁ ዱንያ ላይ ሲሳያችሁን በመንፈግ አልቀጣችሁምና ተጽኖ አላረግባቸውም ነው የሚለው። ሌላው ቦታ ያው ነቢዩላህ እብራሂም ስለ ልጆቻቸው ዱዓ ሲያደርጉ የመካን ከተማ በቆረቆሩበት ጊዜ ወርዙከ አለው ሚነት ተመራት የመን አመነ ሚንሁም ቢላህ በዚህ አካባቢ የሚኖሩትን ሰዎች የተለያዩ ፍራፍሬዎችን መግባቸውና ለግሳቸው ከነሱ አማኝ የሆኑትን ማለቴ ነው። የዚህ ጊዜ ወመን ከፈራ ከሃዲዎች ስለማልተዋቸው ነው በዱንያ ላይ እስካሉ ድረስ ወአርዙቁ መን ከፈር ካፊሩንም ጭምር መግበዋለሁኝ በማለት መልስ ሰጣቸው። አሁንም ታዲያ የዛ አይነት ነው በዚህ በዱንያ ላይ እስካሉ ድረስ ለነሱ ብዬ የወሰንኩትና የመደብኩት ሲሳያቸው ይደርሳቸዋል እንጂ ካፍርናቸው ተብሎ አይቀርባቸውም ማለት ነው። በሌላው በኩል ደግሞ የናሉም ነሲቡሁም ሚነል ኪታብ ማለት በዚህ በጥፋታቸውና በበደላቸው ሳቢያ እዚሁ ዱንያ ላይ የተለያየ አደጋና ቅጣት ይደርስባቸዋል ተብሎ ውሳኔ አልፎ ከሆነ በዛ በውሳኔው መሰረት ለነሱ የተመደበው ቅጣት ያጋጥማቸዋል ለማለትም ተተርጉሟል። ሐታ ኢዛ ጃአቱ ሙርሱሉና እና እንግዲህ በማንኛውም መልክ ይኖሩና እድሜያቸው ወደ ፍጻሜ ሲቃረብ የኛ ልዩ መልእክተኞች ሲመጡ ይላል። ያው እነ መለከል መውትና ተባባሪዎቹ አንድ ሰው የኖረውን ያህል ኑሮ መቼም አንድ ቀን መሞቱ አይቀርምና ያቺ እድሜ ቅጥቡ ስትደርስና ሩህ ተረካቢዎቹ የአላህ መልእክተኞች ሲመጡ የተወፈው ነው ቢገሏቸው ሲመጡ ቃሉ እነዚህ መላእክቶች እንዲህ የሚል ጥያቄ ያቀርቡላቸዋል። أينما كنتم تدعون من دون الله كالله للا ستماتنواتشو ستطلواتشو الناس ستقزواتشو ستاملكواتشو ينبروت يتعلو ستطرواتشو زاري كنيا يادينواتشو الناس يستلواتشو اندهونا بمالتي طيقواتشوان إنيا يو كالله بكون تلكن متنان روحه اللو اسدونو إنا يمتاملكو الناس يادين انيالو له يمتمكابت نگر كالله تراو الناس زاري تي يادينخ كنيا استلوات كرخ بمالت تحديات رقالو مالتنو ይህ ጊዜ እነዛ ነገሮች እንደማይደርሱና እንደማይረዱ በማወቃቸው ቃሉ ዶሉአና እነዛ አማልክቶቻችን ከኛ ርቀዋል አሁን የሚሰሙንና የሚደርሱልን አይደሉም በማለት መልስ ይሰጣሉ። ወሸሂዱ አላ አንፉሲሂም አንነሁም ካኑ ካፊሪን በዚህም አባባላቸው በራሳቸው ላይ በተሳሳተ ጓዳና ሲጓዙና ከሃዲ ሆነው የቆዩ መሆናቸውን ይመሰክራሉና ያረጋግጣሉ ማለት ነው። ይት በጤንነትና በህይወት ይያሉ እንኳን እዚሁ ዱንያ ላይ ቀርቶ ገና የው መልቂያማ የሚባለው ሲመጣ ሀውላይ ሹፋኡና ኢንደላህ ሊቀርቡና ኢላላህ ዙልፋ ይያሉ ሲያመልኩ ቆይተው ሲያበቃ ገና እዚሁ ከዱንያው ኬላ ታያልፉ ታወታ ምንም እንደማይረዱና እንደማይሰሙ እንደማይጠቅሙ ራሳቸው መስክረው የተሳሳቱ እንደነበሩ ያረጋግጣሉ ይላል። قال ادخلوا في أمم قد خلت من قبلكم من الجن والإنس في النار كلما دخلت أمة لعنت أختها حتى إذا اداركوا فيها جميعا قالت أخرهم لأولاهم ربنا هؤلاء أضلنا فآتهم عذابا ضعفا من النار قال لكل ضعف ولكن لا تعلمون. قال ادخلوا في أمم قد خلت من قبلكم من الجن والإنس في النار إن الله سبحانه وتعالى ያ ከተሮ በሚدرسበት ግዜ እንዲህ አይነቶቹን በደለኞችና ገፈኞች በሉ ወደ ተዘጋጀላችሁ እሳት ቅጣት ግቡ ይብሎ ይጋብዛቸዋል። ፊ ኡማሚን ቀዲ ኸለት ሚን ቀብሊኩም ሚነል ጂን ወልኢንስ ከናንተ በስተፊት በእድሜና በዙ በተግባሩ የቀደሟችሁ ከሆኑ ህዝቦች ጋራ ተቀላቅላችሁ የጂንና የሰው ህዝቦች አሉ። ታውን ቀደምም የተለያዩ ነብያቶችን ሲክዱና ሲያስተባብሉ የቆዩ እነዛ አቢጦች አቢጤዎቻችሁ ጋራ ተቀላቀሉና ወደ ተዘጋጀላችሁ የእሳት ጉድጓድ ውረዱ ግቡ ይላቸዋል። ኩለማ ደኸለት ኡመቱን ባንድ ዘመን የነበረ ህዝብ ተሰባስቦ ወደዛ ወደ ጀሃነም በገባ ቁጥር ላአነት ኡክታ ከሷ በፊት ቀደም ብላ የነበረችውን ኡመት ትረግማለችና ታወግዛለች። ያንዲ ክፍለ ዘመን ህዝቦች ወደ ቅጣት ሲገቡ ተነሱ በፊት የነበሩ አባቶቻቸውንና ያንን ስተት ያወረሷቸውን እየረገሙና ያወገዙ ነው ወደ ጀሃነም ይገቡት ማለት ነው። ለምን እናንተ ናችሁ ለዚህ ያበቃችሁን ትክክለኛ እምነት ያመጣችሁልን መስሎን አባቶቻችንን ያገኘንበትን እንከተላለን ይያልና አጠፋችሁን ይላሉ ማለት ነው። حتى يدداركوا فيها جميعا እዛ ጀሃነም ውስጥ ሁላቸውም ተሰባስበው አወሉም አخرም ተሰባስበውና ተካተው ሲገናኙ قالت اخراهم لاولاهم በደረጃ ዝቅ ያሉት ከፍተኛ ለሆኑት እንዲህ ይላሉ ወይም ወደ ኋላ የመጡት ትውልዶች ቀደም ላሉት ለአባቶቻቸው እንዲህ ይላሉ ረባና ጌታችን ወይ ሃኡላ አዶሉና እነዚህ ከኛ በፊት የነበሩ ህዝቦች ወይም ማለቆቻችን እኛን አሳሳቱን።